እና እዚህ ጋር እንግዲህ በማያያዝ ብዙ ስተቶች ዲንን የሚያጎድፉና እስልምናን የሚያቆሽሹ ነገሮች ሁሉ ሲሰሩና ሲወሩ እናያለን። ለዛው ልስተት መነሻ የሚያደርጉት ይሄንን ታሪክ ነው ማለት ነው። እንዳውም አንዳንዶቹ ተነጭራሹ ትልቅ ሰው የተባሉ ሰዎች አንድ መጥፎ ነገር ሲሰሩ የታዩና የተቆነኑ እንደሆነ እንዴት አድርጋችሁና ተምጥሩ ባይገባችሁ ነው እንጂ እነሱ በሌላ መንገድ ይሄን ነገር ሐላል ሆኖላቸው ይሆናል ታወልዬ ስራ እንዲያስገቡ አደረ በሚል መርሆ እንዳውም ሰዎችን ሙንከራይተው እንኳን እንዳይቃወሙ የሚከላከሉና የሚያጠናክፋሉ። ለመሆኑ ይህቺ ቃል ከየት እንደመጣች አይታወቅም። ደወጭ ከወልዬ ስራ እንዲያስገቡ አደረ የሚባለው ምናልባት የሰይጣን መርሆ ካልሆነ በስተቀር ይሄ በቁርአን ወይም በሐዲስ ወይም አላህን የሚፈራ ሙእሚን ሰው የተናገረው እንዲያልሆነ መታወቅ አለበት። ምክንያቱም አላህ Subhanahu Wa Ta'ala ሸሪዓን ያመጣው ለሁሉም የሰው ልጆች ነው፣ ለሙእሚኖች ሁሉ ማለት ነው። ስለዚህ ከገሌ አይመለከተውም ወገሌን ይመለከተዋል የሚባል ነገር የለም። ያው ከእስልምና ለመውጣት የፈለገ ካልሆነ በስተቀር ከገሌ ስራ ውስጥ አትግቡ የሚባል የለም። ሸሪዓ የሁሉም ልጓም ነው። ሁላቸው ሙእሚኖች እስከሆኑ ድረስ አላህ ባዘዘውና በከለከለው ነገር መዳኘትና መመራት ይኖርባቸዋል እንጂ እገሌን አይመለከተውም የሚባል ነገር ጭራሹን ክልክል ነው። ብዙዎቹ ያላወቁ ሰዎች ይህ ቃል በሚሰሙ ጊዜ ከወልዩ ስራ እንዳትገቡ አደራ የሚለው ልክ እንደ ቁርአን ወይም እንደ ሀዲስ መስሎ ይታያቸዋል እና ይህንን እንደ መረጃ ወይም እንደ መርሆ አድርገው ይጠቀማሉ። ይህ ራሱ የሰይጣን መርሆ መሆኑ መታወቅ አለበት። ይሄ ቃል ከየት ነው የመጣው? ከአላህ ነው የመጣው? ከነቢዩ ነው የመጣው? ማን ነው ይችን ቃል እንደዛ አድርጎ ያስቀመጣት? ይች ራሷ ጸረ ዲን የሆነች ቃል ናትና ይችን የሚናገርና በዚህ ሰዎችን የሚያወናብር ሰው ጸረ እስላም መሆኑ ሊታወቅ ይገባል ማለት ነው። ሌላው ከዚህ ጋር የሚያያዘው ነገር ምንድን ነው? ይህ በተለይ ኸድር የተባሉት ሰውዬ በሚመለከት ብዙ ለዲን አቃሽ የሆኑ ነገሮችን መነሻ ሲያደርጓቸው ነው የምናገኘው። እስካሁን ድረስ በህይወት አሉ። በአንድ ሀገር ሲታዩ በሌላ ሀገር ይዘልቃሉ። አንድ ጊዜ ሞተው ተቀብረው በሌላ ቦታ ድነው ይነሳሉ እየተባለ ከዛም አልፎ ተርፎ ድጎ ለባሹ እንዲሁ ጎስቋላው ሰው ሁሉ በታየ ቁጥር ወይም ወኛ ሞኙ ዝም ብሎ አውቋበዱ ምናልባት ኸድር ይሆናል እሳቸው ከገቡ ትከብራለህ ትነስራለህ እየተባለ እንዲሁ የአላህን ወዳጆችና ሳሊሆችን ትቶና ረስቶ ሰው አወናባጅና ዝም ብሎ ማንኛውን ዝሪቶ ጎታች እንዴት ትልቅ ሰው አድርጎ በመገዛትና በማገልገል ላይ ተጠምዶ ይታያል ህብረተሰቡ ማለት ነው። ይሄ ከየት ነው የመጣው? መጀመሪያ ይህ ሰውዬ ሁልጊዜ ይኖራል ለማለት ምን ተጨባጭ መረጃ አለ ቢባል ከቁርአንም ሆነ ከሐዲስ ተጨባጭ የሆነ መረጃ የለም ማለት ነው። ካለም ደግሞ ምናልባት እንደው በግምት ደረጃ አለም ከተባለ እሱ የአላህ ባሪያ ተገዥ አንድ ዲኑን የሚያቅተው ነው እንጂ የተባለው እንደ አላህ አምልኩት ለሱ ደይጥኑለት አጎብድዱና ስገዱለት ጠልዩ ተሳሉለት አልተባለም። ባሪያ ነው እንደ ሌሎቹ የአላህ ባሪያዎች ይገዛ ነበር ነው እንጂ የተባለው እሱን ፍጡር እንዳመልከው የታዘዘበት ጊዜ የለም ማለት ነው። እና ይሄ እንግዲህ አይሞትም ሁልጊዜ ይኖራል የሚባለው ራሱ ከቁርአንና ከሐዲስ ጋር የሚጻረር ነገር ነው። አንደኛ አላህ Subhanahu Wa Ta'ala ሰዎች በተለያዩ ክፍለ ዘመናቶች ተፈጥረው እንደሚኖሩና እንደሚሞቱ ከሞቱ በኋላ ደግሞ የየውመል ቂያማ ሲሆን እንጂ ወይም በነብዩ ሙዕጂዛ ጋር ካልተያዘ በስተቀር ማንም የሞተ ሰው መልሶ እንደማይመጣ ቁርአን ያስረዳል ማለት ነው። حَتَّى إِذَا جَاءَ أَحَدَهُمُ الْمَوْتُ قَالَ رَبِّ ارْجِعُونِ لَعَلِّي أَعْمَلُ صَالِحًا فِيمَا تَرَكْتُ كَلَّا إِنَّهَا كَلِمَةٌ هُوَ قَائِلُهَا إِلَّا قَدِيَ أَفْلَحَ الْمُؤْمِنُونَ لَيْ مَالَتْ نُ አንድ ሰው የሞት ቀጠሮው በሚደርስበት ጊዜ ጌታዬ መልሰኝ እያለ ይወተውታል ይላል። እና እሱ ለምንድን ነው የሚመለሰው? لَعَلِّي أَعْمَلُ صَالِحًا እንደገና ወደ ዱንያ ብትመለሰኝ መልካም እንድሰራ እፈልጋለሁ። ዲማተረሱ ባለፈው ድኔ ያጓደልኩትና የተውኩትን ነገር ማጣናትና ማስተካከል ሻለሁኝ ብሎ ይጠይቀኛል የሞተው ሰው ይላል። ከላ አላማ ድራሽ ከሞት በኋላ መመለስ የሚባል ነገር አይደረግም ተቆጠ ብለዋለሁ። እና ከሊመቱን ወቃኢሉሃ ማንኛውም ሞት ግን ይህችን ሳይናገራት የማይቀር ነው ሲል ከሞቱ በኋላ ሰዎች የውመል ቂያማ ደርሶ በአጠቃላይ ያው ለመሕሸር ካልሆነ በስተቀር መልሰን የሚሉ ሰዎች ሁሉ መመለስ እንደማይፈቀድላቸው ይጠቅስልናል ማለት ነው ይህ አያት። በሌላም በኩል ነቢያችን አለይሂ ሰላቱ ወሰላም በቡኻሪ እንደተዘገበው ጃቢር ብኑ አብዱላህ የተባለው ሰሃቢ በኡሁድ ዘመቻ አባቱ ሙቶበት በጣም አዘነ እና ስለ አባትህ ልንገርህ አሉት። አባትህ አላህ ሱብሓነሁ ወተዓላ ፊሰቢልላህ በጂሃድ በመሞቱ በጣም ተደስቶለታል፣ ተቀብሎታል፣ ትልቅም ደረጃ ሰጥቶታል። እና ከዛም በላይ በቃል አናግሮታል። ያ አብደላህ ለኔ ብለህ ቤትህን ንብረትህን ቤተሰብህን ትተህ ተሰዋህ አይደለም እና በጣም ተደስቻለሁ አለው። ከኔ የምትፈልገው ነገር ካለ ጠይቀኝ በሚለው ጊዜ እንግዳውማ የምጠይቀኝ ነገር እሺ ካልከኝ ጌታዬ እንደገና በህይወት መልሰኝና እዚህ ዱንያ ላይ ተመልሼ እንደገና ባንተ ዲን ብዙ ጊዜ ተዋግቼ ደጋግሜ ብሞት እፈልጋለሁ ይህን ፍቀድልኝ ሲለው አይ አይፈቀድም አለው ይላል ቡኻሪ። ይሄ አይፈቀድም እንግዲህ ለራሱ ይበላ ሊጠጣ ወይም የተለያየ ስሜትና ፍላጎቱን ሊያራምድ ሳይሆን ሲተይላ ነብዩ ጎን ተሰልፎ ካፊሮችን እየተዋጋ እስልምናን ከፍ ለማድረግ ነው የጠየቀው። ያውም ጠይቀኝ ብሎ በራሱ ፍቃድ ይህን በሚጠየቀው ጊዜ ይህ አይቻልም ሰው ከሞተ በኋላ ያየው መልቂያማ ነው እንጂ የሚመለሰው እንደገና ወለዚህ ለተቀደሰ ተግባርም ቢሆን ወደ ዱንያ ልመለስ የሚለውን እንኳን አልቀበልህም። ዳሩ ግን ደረጃ ለመጨመርና ለማደግ ፈልገህ ከሆነ ያን የምትመኘውን ደረጃ ዝም እየጨምርልሃለሁ ወደ ዱንያ ግን አልመልስህም አለው ይላል። ይህ እንግዲህ በሶሒህ ቡኻሪ የተዘገበ ጉዳይ ነው ማለት ነው። ታዲያ ይህን ሰውዬ ለምን አላህ ሱብሓነሁ ወተዓላ አልፈቀደለትምና አልመልሰውም? ከነቢዩ ጎን ተሰልፎ እስልምናን እንደዛ ማስፋፋት እየቻለ ማለት ነው። በሌላው በኩል ደግሞ ከለታት አንድ ቀን ነቢያችን አለይሂ ሰላቱ ወሰላም ሰሃቦችን አስተገዷቸው። ካስተገዱ በኋላ ዘወር ብለው ንግግር አደረጉ ይላል። አያችሁ የዛሬዋ ሌሊት ልብ በሉ፣ ከዛሬ ሌሊት ጀምራችሁ አንድ ብላችሁ ትቆጡና ልክ የዛሬ መቶ ዓመት ሲደርስ ዛሬ በዚህ ምድር ጀርባ ላይ የሚገኙ ሰዎች ሁሉ በሙሉ በዛ ወቅት አይገኙም ብለው ተናገሩ። እንግዲህ ይህ አነጋገር አንዳንዶች ስላልገባቸው የዛሬ መቶ ዓመት ሲደርስ ጫማ ይደፋል ማለት ነው ብለው ነበረ። ግን ያን ነበረም ዛሬ በተፈጥሮ በህይወት እዚህ ምድር ላይ ያለ ሰው ከዛሬው ዕለት ጀምሮ የዛሬ መቶ ዓመት እድሜው የረዘመውን ያህል ቢረዝም እዛ ድረስ ሊቆይ ይችላል። ከዛ በላይ ግን አልፎ መሄድ አይችልም በመሬት ላይ ያለ። ይህ ሀዲስም ቡኻሪ ውስጥ ነው ተዘግቦ ያለው ማለት ነው። ታዲያ ይህ ሰው የዛ ጊዜ ሰማይ ሊወጣ አይችልም፣ ካለ መሬት ላይ ነው ያለው። ዛሬ በህይወት መሬት ላይ ያለ ሰው የዛሬ መቶ ዓመት አያልፍም ካሉ እስከዛ ድረስ እንኳ ቢቆይ ያችን መቶ ዓመት ያልፋል። ዛሬ ግን ከዛ ወዲህ 1300 ዓመት አልፈናል ማለት ነው። 100 ዓመት ነበረ የተነገረው ታማ ለመሆኑ ተረጋግጧል። ግን የዛ ጊዜ በዛ ስለዚህ በህይወት ተወልዶ እዚህ ምድር ላይ የሚገኝ ሰው ከዛ ከሚቀጥለው መቶ ዓመት ሊያልፍ አይችልም ብለው ነብዩ ተናግረዋል። ነብዩ የማይዋሹ ከሆነ እገር የሲቀር ብለው አልቀነሱም እና ይህን ሰው እየካለ ከዛ ሊያልፍ አይችልም ማለት ነው። በሌላ በኩል ደግሞ ነቢያችን አለይሂ ሰላቱ ወሰላም በበድር ዘመቻ ለመጀመሪያ ጊዜ ጥላቶቻቸው ጋር ግንባር ለግንባር ሲገናኙ በፍልሚያው ከመግባታቸው በፊት ዱአ አድርገው ነበር። በጣም እንደ ከባድ የሆነ ዱአ አድርገው ነበር። ምርር ብለው እያለቀሱ እና ረካዓተይን ይሰገዱና እጃቸውን ወደ ሰማይ እንደዚያ አንስተው ጌታዬ እንግዲህ እቺ ሁለት ፍሬ እነዚህ ሁለት ፍሬ ተተካዎች ዛሬ በእነዚህ በካፊሮች ተተኩ፣ ደግሞ እዚች ምድር ላይ አላህ ብሎ ስምህን የሚያነሳና የሚገዛ አይኖርም አሉ። ይህ ኃይል ቃል ተጠቀሙ፣ ምክንያቱም ወሳኝ ሰዓት ስለሆነ። ዛሬ እንግዲህ እነዚህ ሙሚኖች ምናልባት ከዳኑ ለወደፊት በእስልምና በዚህ ዓለም ላይ በሰፊው አንተ ትወደሳለህ፣ ትመጎሳለህ። እነዚህን ሰዎች ዛሬ ታስፈጃቸው ግን በዚች ምድር ላይ በሙሉ ያው አውሬ የሆነ ህዝብ ካልሆነ በስተቀር ያንተን ክብርና ማንነት አውቆ የሚገዛለህ እንደማይኖር ነው ብለው ተናገሩ። ይህም በሚናገሩ ጊዜ አቡበክር አጠገባቸው ነበሩ። ያ ረሱላላህ የስቲክ ሙናሸደቱ ቃል ፈራ አሁን ሳበዛሁት በጣም ከባድ ቃል እኮ እየተናገርኩ ነው። እሳቸው በጣም እንግዲህ ነው ራሳቸውን ወደ መሳት አቅርቧቸዋል። ነገሩ አስጨናቂ ስለነበረ ኩታቸው ከዚህ ከጀርባቸው ላይ ይወርድ ነበር ይላል። እንደዚህ እንዲያው እያዛመሩ ዱዓ ሲያረጉ ጨርቃቸውን ወደ ላይ ከፍ እያረጉ እያለበሷቸው፣ አረ ነግረውታል፣ ይበቃዋል፣ የዚህን ያህል እንደ አላህ እኮ እንትን የሚል አይደለም ብለው እስከሚገለግሏቸው ድረስ ተናገሩ። በዛ ጊዜ እንግዲህ አላህ ሱብሓነሁ ወተዓላ ይሄ ሰውዬ በዛ ጊዜ ነብዩ ጋር አልነበረም፣ ምናልባት ሌላ ሀገር ካለ በዚህ ምድር ላይ ነው ያሉት። እሳቸው በዚህ ምድር ላይ ያንተን ስም የሚያነሳና የሚገዛ ሰው የለም ነው ያሉት። አትዋሽ፣ አትሳሳት፣ አለ እኮ ያ ሰውዬ። ልክ ሙሳን የዛ ጊዜ እንዳንተ አይነት አዋቂ አለ ወይ ሲሏቸው የለም ብለው ምን ነው አለ እንጂ ባህሩ ዳርቻ ብሎ እንደተናገረው አንተ አላወቅከውም እንጂ እኮ ከድር የሚባል ሰውዬ አለ ብሎ ሊነግራቸው ይችል ነበር። ግን አላህ ተስማማበት ማለት ነው፣ ዝም አላቸው። እንዳሉትም ደግሞ ዲኑ ለነሱ ሆነ፣ ተሳካላቸው። እንደገና ደግሞ ይሄ ሰውዬ ከድር የተባለ ሰውዬ የአላህ ወዳጅ ነው፣ ሷሊህ ነው፣ በጣም አዲር ነው። ስለዚህ በነ ነብዩላህ ሙሳ ጊዜ ሪሳላቸው አጠቃላይ አልነበረም። እነ ነብዩላህ ሙሳ ያንዲ ክልል ወይም ያንዲ ብሔረሰብ ነብዮች ናቸው። በየዘመኑ ነብዩ መሐመድ ድረስ ያሉት ነብያቶች የዓለም ህብረተሰብን በሙሉ የሚወክሉ አይደሉም። ለአንዲ ትውልድ ወይም ለአንዲ ለተወሰነ ክልል ለአንዲ አጉር ነው የሚላኩት። ስለዚህ ያ ሰውዬ ነብይ ነው ከተባለም ያው በነብይነቱ አንዲ ራስን ይቻለዋል ማለት ነው። ወልይ ነው ተተባለ ደግሞ ያንዲ ነብይ ተከታይ ነው የሚሆነው ማለት ነው። ስለዚህ እኛ ነብይ ዘንድ ያተደረሰ እድሜው ከዛ በፊት ያሉት ነብዮች ምናልባት ባይመለከቱት እኛ ነብይ ከመጣ ግን የእኛ ነብይ ተተላክበት ወዲህ በዚህ ምድር ላይ የሚገኝ ሰው በሙሉ የእሳቸው እመት መሆን አለበት እንጂ አንተ እመት ውስጥ የማይገባ ማንም ሰው የለም ብሎ ወስኗል። ለዓለም ነው የላኩ ብሏል። ስለዚህ እዛ ግን ኢማን እያለው ተቅይ ሆኖ ሳሊህ ሆኖ የሰውዬ በህይወቱ እያለ ነቢዩ መሐመድን የሚያህል ሰው ተልኮ አንድ ቀን እንኳን በእሳቸው ግንባር መጥቶ ሰሃባ መሆኑን እንኳን ሳያረጋግጥ ማሳለፉ ምን ያህል ካለው ደረጃ ጋር የማይጣጣም መሆን ነው የሚያሳየው። እውነት እሱ በህይወት ቢኖር ነው በዛ ጊዜ እነ ነቢዩላህ ሙሳ እድሜያችን እንዲያደርሰን ለነቢዩ መሐመድ ተላላኪና አገልጋይ እንሆናለን እያሉ ይመኙ ነበረ ከሊሙላ። ግን እነሱ አልደረሱም። የሰውዬ ግን ቢሉ እዚህ ካደረሰው እንደነ አቡበከር ከጎን ተሰልፎ እስከ መጨረሻው ድረስ የእሳቸው ተባባሪ ይሆን ነበር እንጂ አንድ ቀን እንኳ ግንባሩን ሳያስመታ ሳይገናኝ ነቢዩን መሐመድን የሚያህል ግን ሊያመልጠው ባልተገባ ነበር የለም ነበር እንጂ ማለት ነው። ስለዚህ እሳቸውም በዚህ ምድር ላይ ሰው ማንም ሰው አንተን አላህ ብሎ የሚጠራ የለም ሲሉ ዝም ያላቸው ባይኖር ነው። ቢኖር ኑሮ ግን እሱ ራሱ እንዲህ አይነት እድል ነቢዩ ሁሉ ሲመኘው የነበረውን እሱ ሲያገኝ መጥቶ ይሳተፍና እንደ ሰሃቦቹ አብሮ ይዋጋ ነበር፣ ኡመተ መሐመድ መሆኑንም ያረጋግጥ ነበር። ያለፉትን ኡመቶች ነቢዮች ሁሉ በሙሉ እድሜያችሁ ከመሐመድ ጋር ተደረሰ ለሱ ተባባሪዎችና ርቢያት እንድትሆኑ ብሎ ቃል ኪዳን አስገብቷቸዋል። እና ወይ አኸደላሁ ሚትሳቀ ነቢይን ለተንስሩን ነው እያለ ቃል አስገብቷቸዋል። ሌሎቹ ግን እድሜ ባለማድረሱ ነው ያልተባበሩት። እሱ ግን ነቢይ እንኳ ቢሆን በእድሜው እሳቸው ዘንዳ ተደረሰ እሳቸው ጋር መተባበር ነበረበት እንጂ እንደዚህ ተደብቆ እንደገና ዛሬ ወረዳ መጥቶ በየኮሲውና በየመንደሩ እየዞረ ዞሮ በሚታረድበት ቦታ ሁሉ የሚልከሰከስ ነው ማለት እሱንም ያከበርን መስለው እያዋረዱ ነው ይህን የሚሉ ሰዎች ማለት ነው። እና ስለዚህ ወደ መጨረሻው ደግሞ ወልይ የሚለውን ስንመጣ ወልይ ማለትን ማለት ነው። ወልይ ማለት ድርቶ ለባሽ ማለት ነው። ወልይ ማለት አወናባጅ ማለት ነው። ሐሻ ወከላ ወልይ ማለት አላህን የሚያውቅ በአላህ ያመነ እሱን የሚፈራ በሸሪዓ የሚመራ ማለት ነው። ለዚህም ማረጋገጫው አላህ ሱብሓነሁ ወተዓላ አላ ኢና አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ነቃ ብላችሁ ስሙ ይላል። የአላህ ወዳጆች ማለት እነሱ ፍርሃት የለባቸውም፣ የአላህን ትእዛዝ አክብረው እስከመጡ ድረስ በእኔ ፊት የሚያሰጋ ነገር የለባቸውም፣ እንደገና ደግሞ የሚያሳዝነው ነገር አያጋጥማቸውም ብሎ ከገለጸ በኋላ ምን አለ? ታዲያ እንዴት አይነቶች ሰዎች ናቸው? አለዚነ አመኑ የዚህ ድል ባለቤት የሚሆኑት በእኔ በሚገባ ያመኑት ናቸው። ወካኑ የተቁን እኔን ደግሞ በእጅጉ የሚፈሩና የሚጠነቀቁት ናቸው ይላል። ስለዚህ መስፈርቱ የሆን ይሄ ነው፣ አላህ እንደተናገረው ከሆነ ማለት ነው። አንደኛ ትክክለኛ ኢማን ያለው የማይዛባ፣ እንደገና ደግሞ ያንን ኢማኑን በተግባር የሚያውል አላህ ካዘዘው ቦታ የማይጠፋ የተከለከለበት ቦታ የማይገኝና የማይታይ ማለት ነው። እንደዚህ ከሆነ ማንኛውም ሰው ወልይ ነው ማለት ነው። ይሄን መስፈርት ተሟላ ድረስ ከዚህ ውጭ ከሆነ ግን እንደገና ሰዎች ሌላ መስፈርት አንስተው ድርቶ ስለጎተተ እንደገና ቃላቱን ስላምታታና እንዴ የማይገባ ነገር ስለተናገረ ወልይ ነው የሚሉ ሰዎች እነዚህ መጀመሪያ ወልይንም አላወቁም ማለት ነው። ስለዚህ በዚህ አካባቢ እንግዲህ ይህን ሰውዬ በማስመልከት ብዙ ጥንቅጥ የሚነገር ነገር ስላለ የውሸትና ከእስልምና ጋር ምንም አይነት ዝምድና የሌለው መሆኑ መታወቅ የሚገባው ስለሆነ ነው ማለት ነው። እዚህ ጋር በማያያዝ አንዳንዶቹ ደግሞ ወልዮችን የማይወዱ ትልቅ ሰዎችን የማያከብሩ መጡብን እያሉ የሚያሙም መኖራቸው ይታወቃል። የለም እውነት ወልዮችን የምትወዱ ከሆኑ በእነሱ ስም ማምታታትና ስም ማጥፋት ነው ወይ ነው የምንላቸው ማለት ነው። እኛ ሚዛናችን መመሪያችን ቁርአን ነው። ኡመተ መሐመድ እስከሆነ ድረስ ቁርአን ባለን መሰረት ከሆነ በቁርአን መርሆ የሚሄዱት ሁሉ ሙሚኖች የአላህ ወልዮች ናቸው ነው የምንለው። ከዛ ውጭ የሆነ ግን ወልይ ሊሆን አይችልም። ምክንያቱም አላህ መግለጫ ሰጥቶበታል ወልይ መሆን የሚገባውን ሰውዬና ከዛ ውጭ ያለውን የፈለገውን ያህል ቢያሙ ሰዎች ዝም ብለው ለማምታታትና በዛ እያጭበረበሩ ሰውን ለመበዝበዝ የሚያደርጉት ነገር ካልሆነ በስተቀር በሀዲስም ሆነ በቁርአን አንድ ግለሰብ ድርቶ እየለበሰ በየሀገሩ እየዞረ ሰዎችን ያከብራል ያነስራል የሚባለው ነገር የለም። መጀመሪያ የጸረ ተውሂድ ነው። አላህ ሱብሓነሁ ወተዓላ ፈጣሪ ሰማዋት ወላ አርድ ሙደብረል ከውን እሱ ነው። ስለዚህ አላህ Subhanahu Wa Ta'ala የሚፈጠው የሚነፍዘው ምሱ መሆኑን ማወቅና በዚህ መተማመን ያስፈልገናል ማለት ነው። ግለሰብ ጋር ማያያዝ አይደለም። ማይስተህላው ምን ረህመቲን ፈላሙን ፍከላ ወማ ይምስክ ፈላሙር ሲለለው ምን ባዲ ነው ነው። አላህ ማንኛውንም ጸጋራ አንድ ሰው ተከፈተለት ያንን የሚዘጋና የሚገድብ የለም። እሱ የዘጋበትን ደግሞ የሚከፍት የለም ነው የሚለው ቁርአናችን። ስለዚህ አላህ ቀርቶበት እንደገና የተለያዩ ድርቶለባሾች ሰዎች ያከብሩኛል ያነሱኛል እያለ ደጀም ይጠና ከሆነ የሰውየ መጀመሪያ በአላህ ያለው እምነቱ የተበላሸ መሆኑ መታወቅ አለበት ማለት ነው። እዚህ ላይ ዱዓን መቃወማችን አይደለም። ትልቅ ሰው ሆነ ማንኛውም ሙእሚን የሆነ ሰው ዱዓ አድርግልኝ ብሎ በህይወቱ እያለ አጠገቡ ያለውን ሰውየ ዱዓ አድርግልኝ ቢለው አላህም ቢለምንለትና አላህ ፍቃዱ ሆኖ ያንን ዱዓ ቢቀበለው ቢሰማው ሊጠቅመው ይችላል። አለበለዚያ የሌለውን ሰውየ በስሙ እንደው ብቻ እሱን ስንታነሳውኝ እጣንታት የስኩኝ ግቡልኝ ካልኩኝ ይደርስልኛል የሚባለው ነገር የብዙ ጊዜ ስለተለመደና እንደው እንደ ትልቅ ነገር ስለታወቀ እንጂ በዲኑ ሚዛን በሚታይበት ጊዜ ምንም ቦታ የለውም። ማንንም ምንንም ሳንፈራ ይሄን እናረጋግጠው የምንችለው ነገር ነውና ይሄ ደግሞ እውነት እንደ ሌላ አማራጭ አለ የሚሉ ሰዎች ካሉ በማስረጃ ለመናገር ይችላሉ። በተለምዶ ግን እንዲሁ ዝም ብሎ በማጋነን ያልተማረውን ህዝብ የለም እንዲሁ ታባቶቻችን ታባቶቻችን ያየነውን ያገኘነውን አሁን የመጡ ሰዎች እንዲህ አሉን እኮ እያሉ በማማትና በማምታት ሳይሆን በመረጃ በቁርአንና በሐዲስ አንቀጽ በአንቀጽ ለመከራከር ከተፈለገ ምንም አይነት ፍንጭ የለም ማለት ነው። ስለዚህ ገሌ ይደርስልኛል ይረዳኛል ምናምን የሚባል ነገር አይኖርም። አላህ Subhanahu Wa Ta'ala ትልልቅ ሰዎችን ውዱላቸው አክብሯቸው ያለን የእነሱን ፈለግ ተከትለን እነሱ የሰሩትን እንድንሰራ ያስተማሩን እንድንከተል እንጂ እነሱን እንደገና እንደ ጣዖት አድርገን እንድናመልክና እንድንገዛ አላህን ትተን እናረስተን ለእነሱ እንድናጎበድድ አለመሆኑ ሊታወቅ ይገባዋል ማለት ነው። ويسألونك عن ذي القرنين قل سأتلو عليكم منه ذكرا إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمئة ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا كذلك وقد أحطنا بما لديه خبرا ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قالوا يا ذا القرنين إن أجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا قال ما مكنني فيه ربي خير فأعينوني بقوة أجعل بينكم وبينهم ردما آتوني زبر الحديد حتى إذا ساوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه كفرا فما استطاعوا أن يظهروه وما استطاعوا له نقضا قال هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا ويسألونك عن ذي القرنين ስለዚህ ልቀርነይን ታሪክ እንደሚጠይቁህ ነው ይላቸዋል ነብዩ አለይሂ ሰላም። ቁል ፈአትሩ አለይኩም ሚንሁ ዚክራ እና ስለዚህ ሰውዬ በማስመልከት ቁርአን እንደማነብላችሁ ነውና ጠብቁ ባላችሁ እና ይዝልቀርነይን የተባለ ሰውዬ እንግዲህ ትልቅ ታሪክ ያለው ሰው ነው። የሁዶቹ ለመፈተን ነብዩ አለይሂ ሰላም እስቲ አንተ ያላህ ነብይ ከሆንክ አንድ ይዝልቀርነይን የሚባል ሰው ነበርና በአንድ ወቅት ስለሱ ንገረን ብለው ሲጠይቋቸው ገና ከመጠየቃቸው በፊት ይህ ጥያቄ እንደሚደርሳቸውና አላህ ደግሞ Subhanahu Wa Ta'ala ይሄን አስመልክቶ ቁርአን እንደሚያወርድላቸው ነግሮ መልሱን እሱ በነገራቸው መልኩ እንዲመልሱ አዘዘ ለረሱል ማለት ነው። እና ይዝር ቀርነን የተባለ ሰውዬ በነብዩላህ ኢሳና በእኛ ነብይ መካከል በነበረው ክፍለ ዘመን ውስጥ የሚገኝ ሰው ነበር ይባላል። እና ግሪካዊ ነው ይባላል። ምስራቅ ሰሜን አሲያ ውስጥ የሚገኝ የክልል ላይ ነው የተወለደው። እና እዚህ መካከል እንግዲህ ምስራቅ አካባቢ ላይ ከተገኘ በኋላ አላህ Subhanahu Wa Ta'ala በሰጠው ጸጋ ስልጣን ጨበጠና የስልጣን አድማሱን እያሰፋ ሳሊህ ነበር። ሙእሚን ሰውዬ በጣም አላህን የሚፈራና አዲል ነበር። እና በዛ እንግዲህ በአመራሩ ችሎታና ብቃት ህዝብ እየወደደውና እያቀፈው በመሄድ ሰራዊቱን ከጊዜ ወደ ጊዜ እያዳበረና እያጠናከረ መጣና ዓለምን በሙሉ ለመቆጣጠር የተለያዩ አጣጫ ያሉት ዘመቻዎች ከፈተ ነው የሚለው። እና ይህ ሰውዬ ስሙ እስከንደር ይባል ነበር። ዙልቀርነይን ማለት የማዕረግ ስሙ ነው። የሁለት ቀንድ ባለቤት ማለት ነው። ለሁለት ቀንድ ባለቤት የተባለበት ምክንያቱ የተለያየ ትርጓሜ ይሰጠዋል። አንዳንዶቹ ሁለቱን የዓለም ክፍል አጣምሮ የገዛ ማለት ነው ብለው ተርጉመዋል። ያው በምስራቅና በምዕራብ ሁልጊዜ የኃይል ሚዛን ይፈራረቃል። ሀያላን መንግስት የሚባሉት አንድ ጊዜ በምስራቅ ሌላ ጊዜ በምዕራብ ወይም በተፎካካሪነት ይገኛሉ። ይህ ሰውዬ ግን በሱ ወቅት ሁለቱንም የሀያላን መድረክ ስለተቆጣጠረ ዙልቀርነይን ተባለ ይባላል። ወይም በሌላ አባባል ዙልቀርነይን ማለት በዚህ በታጁ ማለትም ዘውድ ነበረው የሚደፋው እና ያ ዘውዱ እንደ በሬ በጎንና በጎን ቀንድ ያለው ነገር ይመስል ነበርና ለዛ ነው ይላሉ። አንዳንዶቹ ደግሞ 200 ዓመት እድሜ ነበረው ሰውየው እና የ200 ዓመት እድሜ ባለጸጋ ከመሆኑ የተነሳ ነው ዙልቀርነይን የተባለው የሚሉና ከዚህም ሌላ የተለያዩ ትርጉሞች የሚሰጡታል። ለማንኛውም ሰውየው እንግዲህ በታሪክ ከፍተኛ ስልጣን ከጨበጡት ሰዎች አንዱ ለመሆን ችሏል። ዓለምን ዳር እስከ ዳር በስልጣን ለመቆጣጠር የቻሉ አራት ባለስልጣናት ናቸው ይባላል። ሁለቱ ሙስሊሞች፣ ሁለቱ ካፊሮች። እና ከሙስሊሞቹ አንደኛው ነብዩላህ ሱለይማን ሲሆኑ ሁለተኛው ይህ ሰውዬ ዙልቀርነይን ነው። ከካፊሮቹ ደግሞ ኑምሩድ የሚባለው በነብዩላህ ኢብራሂም ጊዜ የነበረው ሲሆን አንዱ፣ ሌላው ደግሞ ቡክሰን ነሰር የሚባለው ነው። ሁለቱም እዚህ መካከለኛው ምስራቅ አካባቢ የሚገኙ ነበሩ። እና የዙልቀርነይን የተባለው ሰውዬ ነቢይ አይደለም፣ ግን ሚን ዒባድላህ ሳሊሒን ነው። በጣም አላህ ከወደዳቸውና ካከበራቸው ትልቅ ዲል ከሰጣቸው ነውና ስለሱ ታሪክ እንደሚከተለው ግለጽና አስረዳቸው። እና መከና ለሁ ፊል አርዲ፣ ይህን ሰውዬ በዚህ ምድር ላይ እኛ አመቻቸ ነው፣ በጣም ለሰፊ ስልጣን አበቃ ነው፣ ሁሉም ነገር በሱ ሰጥረጥ ብሎ እንዲገዛ አደረግንለት ማለት ነው። ወአተይናሁ ሚን ኩሊ ሸይኢን ሰበባ፣ ማንኛውም የሚፈልገውና የሚመኘውን ነገር ለማድረግ ደግሞ መንገዱን ሰጠነውና አመቻቸንለት፣ የግዛቱን የማስፋፋት ስልትና ዘይቤ ከፈትንለት ማለት ነው። እንግዲህ ፖለቲካ የሚባል ነገር ሰዎችን እንዴት አድርጎ እንደሚያስተዳድር መቻል ነውና በኃይል ብቻ ሳይሆን ማንኛውም የፖለቲካ ሲስተምና ዘዴዎችን አላህ ሱብሓነሁ ወተዓላ ከፈተለትና በቀላሉ ተቃዋሚዎችን እያንበረከከ ስልጣኑን እያሰፋ ለመሄድ መስመሮችን ከፈትንለት እና ታወቀው። ፈአትባአ ሰበባ፣ እና ያንን እኛ የዘረጋንለትን መስመር ተከተለና በዛ በተሰጠው እውቀቱ ስልጣኑን በጣም በፈጠነ ጊዜ እያስፋፋውና እያሰራፋው መጣ ማለት ነው። ሀታ ኢዛ በለገ መግሪበ ሸምሲ፣ ከዚህ ተመካከለ ዓለም ተነሳና መጀመሪያ ዘመቻውን የከፈተው ወደ ምዕራቡ ዓለም ነው። እና ወደ ምዕራቡ ዓለም ሰው የሚኖርበትን ክልል ሁሉ ለሱ እያስገዛና እያሳመነ እያስገበረ ጉዞውን ቀጥሎ ዳር አካባቢ ከይሁዳ ሰው ሊኖር አይችልም የሚባልበት አካባቢ በሚደርስ ጊዜ ፀሐይ መጥለቂያ አካባቢ ማለትም እንግዲህ በአይን እይታ ከዚህ ወዳ ሰው አይኖርበትም ምድር በዳ ነው ተብሎ በሚገመተው የፀሐይ መዞሪያ አድማስ ላይ ሲደርስ ወጀደሃ ተቅሩቡ ፊ አይኒን ሀኒአቲ፣ ጭቃማ በሆነ ምንጭ ፀሐዋ ስትጠልቅ አገኛት ይላል። እንግዲህ ፀሐዋ ወደዚህ ወደ ምዕራቡ ዓለም ሲጓዝ ቆየና ሰው ያለበትን ሁሉ ክልል አዳርሶ ከዛ በኋላ ምድር በዳ አካባቢ ደረሰና ረግረግ ጭቃና ውሃ የሚበዛበት ቦታ ላይ ደረሰ። ፀሐዋን እንደዚህ በምሽት ሰዓት ያያት እዛ ጭቃና ውሃ አጓረሰው ረግረግ ቦታ ላይ ጠልቃ የምትገባ ትመስላለች ማለት ነው። እንግዲህ በሀቂቃ እዛ ጭቃ ውስጥ የምትገባውን አይደለም ፀሐዋ። ማንኛውም ሰው እንግዲህ ባህር ላይ ሆኖ ሲያት ፀሐይን በውሃው እንደ ስትገባ ሲያያት በባህሩ የምትጠልቅ ትመስላለች። እንደገና ደግሞ ጋራ ተራራ ጠገብ ከሆነ የምትጠልቀው በጋራው የዞረች ትመስለዋለች። የሜዳ ላይ ከሆነ ደግሞ መሀል መሬቱን ዝም ብላ ነር ላይ የገባች ትመስላለች። እና በአጠቃላይ ለማለት የፈለገው ምንድን ነው? ሰው በሚመለከታት ጊዜ በዛ በጭቃማው እና በረግረጋማው ቦታ ጠልቃ የምትገባበት የመሰለው ምድር በዳ ሰው የሌለበት ጫካ አካባቢ ላይ ደረሰ ማለት ነው። ወወጀደ ዒንደሃ ቀውማ፣ እዛ ድንበሩ ፀሐይ የምትጠልቅበት አካባቢ ላይ ልዩ የሆኑ ሰዎችን አገኘ። እና ካፊሮች ነበሩ ካሊቃቸውን የማያውቁ። እነዛ ሰዎች ጋር በሚደርስበት ጊዜ አላህ ስብሓነሁ ወተዓላ የሚከተለውን መመሪያ ሰጠው። ቁልና ያ ዙልቀርነይን፣ አንተ ዙልቀርነይን ሆይ አልነው ይላል። ኢማ አን ቱዓዚበ፣ እዚያ አካባቢ የሆኑት የሚገኙት ህዝቦች ካፊሮች ዛሊሞች ናቸውና ብትፈልግ ቅጣቸው፣ ያው በጦር ኃይልህ ገንሳቸው ማለት ነው። ወይማ ተሰፊደቲን ፍስና ወይም ደግሞ ለነሱ መልካም ወረታ ወልላቸው እነያው ስልጣን ሰጥቻለሁ ማለት ነው። በጥፋታቸው እነዚህ በጣም ከጌታ ፍቃድ የራቁ ካህዲዎች በመሆናቸው ባንድ ጊዜ ልታጠፋቸው ትችላለህ፣ ወንጀል አትጠየቅበትም። አንድ ከፈለክ ደግሞ ስለ እስልምና አስረዳቸው እና ያንን የመቀበልና ያለመቀበል ምርጫ ተሰጣቸው በኋላ ያንን የሚያምኑ የሆኑ እንደሆነ ይሄ ፍቃዱ ያንተ ነው። አለበለዚያ ዝም ብለህ ሳትጠይቃቸውም ብትረሽናቸው በእኔ በኩል አያስጠይቅህም ማለት ነው። እና እሱ ግን ሁለተኛውን አማራጭ መረጠ። በጣም አስተዋይ ሰውዬ ስለነበረ አይ መሪና አስተማሪ ስላሱ ነው እና አሁን እነግራቸዋለሁ መከተል የሚገባቸውን ሃይማኖት፣ ይህን ከተቀበሉ መልካም፣ አለበለዚያ ያው በሁለተኛው አማራጭ እጠቀማለሁ አለና ቃል እንደዚህ አለ። ከመግለጫው ማለት ነው አማ መንበረመ ከዛሬ ጀምሮ እንግዲህ ትክክለኛውን እምነት አልቀበልም ብሎ በዛ በጭፍኑ ጉዞ እቀጥላለሁ፣ በኩፍርና በሽርክ ውስጥ እቀጥላለሁ የሚል ካለ መሰፈኑ አዚቡሁ በተሰጠን ስልጣን አማካይነት እንደምንቀጣው ነው በማለት አስጠነቀቀ። ثم يرد الى ربه اني بسلطاني ከቀጣሁት በኋላ እንደገና ደግሞ ወደ ጌታው ይመለስና በዋዲቁ አዳብን ንክራ በጣም አይከፉ የከፋና የከበደ ቅጣት እንደሚቀጣው ነው። እኔም በዚሁ በዱንያ ኩፍሬን አለቅም ብሎ ዝግም የሚል ካለ በጦር ኃይል ደቁተው አለው። እንደገና ደግሞ የመልቂያማ ጾን ወደ አላህ ይመለስና ያው ለካፊርና ለሙሽሪክ ያዘጋጀውን ቅጣት ይሰጠዋል አላህና ይሄንን ወቁ በማለት ለህዝቦቹ መግለጫ ሰጠ ማለት ነው። ወአማ መን አመነ እኔ ያቀረብኩለትን ጥሪ ተቀብሎ ትክክለኛውን እምነት የተከተለውማ ወአሚለ ሳሊሃ እና በተረፈው እድሜው መልካምን ሁሉ ለመስራት የተዘጋጀ ፈለሁ ጀዛአን ልሕስና ለእንዲህ አይነቱ አማኝና በጎ አድራጊ በወሰደው እርምጃ በጣም መልካምና ውብ የሆነ ምንጃ ይጠብቀዋል። በእኛ በኩል ምስጋና እናቀርብለታለን፣ ሽልማት እንሰጠዋለን ማለታቸው ነው። ወሰነቁሉ ለሁ ምን አምሪና ዩስራ እኛም ደግሞ በጉዳያችን በአስተዳደሩ ጉዳይ ለሱ የሚበጀውንና የሚጠቅመውን ነገር ሁሉ እንነግረዋለንና እንመክረዋለን በማለት አሳወቁ ይላል። እና ይህን መግለጫቸውን በመቀበል በአካባቢ ያሉት ህዝቦች እንግዲህ ሁለቱም አማራጭ መሰላቸውን ወሰዱ፣ የዘመቻቸውን አጠናቀቁ ሰውየው ማለት ነው። ከዛ በመቀጠል ሱማ አባ ሰበባ አሁንም ደግሞ ወደ ሌላው ዓለም ፊታቸውን በማዞር ጉዟቸውን ቀጠሉ። የአላህ ስብሓነሁ ወተዓላ ለዘመቻው የዘረጋላቸውን የተለያየ መስመር በመቀጠል በዛ አካባቢ ሰው አይኖርም እንግዲህ ከይሁዳ ልብ የመሄድ የለብኝም አሉና ፊታቸውን እንደገና ወደ ምስራቁ ዓለም ያዞሩ ነው ማለት ነው። ከምዕራብ ተነሱ ሀታ ይዛ በለቀ መጥሪያ አጀም ከዛ ከምዕራቡ ዓለም ተነሱና እንደገና ሰራዊታቸውን እየመሩ ፀሐይ መውጫ አካባቢ ላይ ሲደርሱ፣ አሁንም በቀጥታ ፀሐይ የምትወጣባት ቦታ ማለት ሳይሆን ያው ከምስራቁ በኩል ህዝብ ይኖርበታል የሚባለው ዳርቻ አካባቢ ሲደርስ ማለት ነው። ወጀዳ ፈጥሮ አላቀውም አሁንም ፀሐዋን ስትወጣ አገኟት። አላቀውሚን በህዝቦች ላይ ለምነጃ አለሁም ምንዱኒሃ ሲትራ ከፀሐዋ ጨረር ከሷ የሚከላከልላቸውና የሚጠልልላቸው የሌላቸው ከሆኑ ህዝቦች ዘንዳ ደረሰ ይላል። እና ህዝቦቹ እንግዲህ በጣም ኋላ ቀር ከመሆን የተነሳ ቤትም ሰርተው ለመጠለል የማይችሉና የማያውቁ እንደገና ልብስ የሌላቸው አርቃናቸውን እንደተፈጠሩ ፀሐይ በምትወጣ ጊዜ በጣም አገሩ ሀራራ ቦታ ስለሆነ አሸዋማ ቦታ እንደዚህ እንደ ጉድጓድ እንደ ምሽግ እየቆፈሩ እርጥብ የሆነው አሸዋ ላይ እዛ ውስጥ እየገቡ ነው የሚያሳልፉት ይባላል። ልክ እንደተፈጠሩ ምንም ነገር የማይሰሙ የማይለሙ የሆኑ ደንቆሮ ህዝቦች ላይ ደረሱ ምስራቁ ዓለም ሲደርሱ። ከዛሪክ ወቀድ አሀጡና ቢማረገ ኩብራ እና ይህ ሰው እንግዲህ በጊዜው በሱ አካባቢ ይንቀሳቀስ እንደነበረው ሁኔታ በእውቀታችን የከበብነው ስለሆነ ስለ እሱ ታሪክ ከኛ የበለጠ አዋቂ የለምና ያጋጠመውን ነገር ሁሉ እንደዚህ እንነግራቸዋለን እና እንገልጽላቸዋለን ይላል። እና እዛ ምስራቁ ዓለምም ያሉትን ህዝቦች እንግዲህ የራሳቸውን መመሪያ ካቀረቡና አማራጭን ከሰጧቸው በኋላ አሳምነው እንደገና ደግሞ ወደ ምስራቅ ሰሜን ሊያመሩ ነው ማለት ነው። ሱማ አትባ ሰበባ አሁንም ያን የተከፈተላቸውን የዘመቻ ጉዟቸውንና መስመራቸውን ተከተሉና ሀታ ኢዛ በለገ በይነ ሰደይን ሁለት የጋራዎች መገናኛ አካባቢ ላይ ሲደርስ ይላል። ያ ቅድም የተባለው አካባቢ ነው። እና በዚህ በሰሜን ምስራቅ አሲያ ዳርቻ ላይ ማለት ነው ከቱርክ